ولله جنود السماوات والأرض وكان الله نذيرا لتؤمنوا بالله ورسوله وتعزروه وتوقروه وتسبحوه بكرة وأصيلا إن الذين يبايعونك إنما يبايعون الله يد الله فوق أيديهم فمن نكث فإنما ينكث على نفسه ومن أوفى بما عاهد عليه الله فسيؤتيه أجرا عظيما. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الكريم سيدنا ونبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين. ባለፈው እቺን አንቀጽ አብረን አይተን ነበር፣ ግን ያው ለመከለስ ያህል ወደኋላ መለስ ብዬ አብረን እንየው። መደጋገም ስላለበት ማለት ነው። ከላይ ምን ብለን ነበረ? አላሁ ጀለ ወዓላ ፈትሕን ድልን የሰጠ መካን እንድትከፍት ያደረገ ጸጋውን ሊያሟላልህ ከዚህም ባሻገር ያለፉትንም ሆነ ለወደፊት ስራቸው የምታደርጋቸው ስህተቶች እንኳን ቢኖሩ በይቅርታ ሊያልፍልህ ብሎ በአጠቃላይ ለነብዩ ሰለላሁ ዐለይሂ ወሰለም ጸጋውን ከጥግ እስከ ጥግ አሟልቶ ያፈሰላቸው መሆኑን ገልጾልን ነበር። ሰሃቦቹም ያነሷቸው ጥያቄዎች ነበሩና ለነሱም ጥያቄ መልስ ይሆን ዘንድ ሊዩድኺለ አልሙእሚኒነ ወልሙእሚናት ብሎ ኧረ ምን አንተም ብቻ መካም በመክፈቴ ጸጋዎችን ሁሉ እናንተ ላይ በማሟላቴ የመጨረሻው እናንተ ላይ በተለይ ሙእሚን ተከታዮች ላይ የሙሉው ጸጋ ጀነትም ላስገባቸው ፈልጋለሁ። ወንጀላቸውን ሁሉ ምሬ ለታላቁ ጀነት አበቃችኋለሁ ብሎ ነበር። ይሄንን በማድረግ ደግሞ አላሁ ጀለ ወዓላ ቻይ ነው። ይሄንንም እድል ለሙእሚኖች የመስጠቱ ደግሞ ትልቅ እድል ተደርጎ ይቆጠርልኝ ብሎ ነበር። ለዛሬ ደርስ ሲገባ 15 ላይ አቆም ነው። ወዩዓዝብ አልሙናፊቂን አላሁ ጀለ ወዓላ እሱን ያመኑ በሱ መንገድ ላይ የለፉትን ሰዎች ወንጀላቸው ምሮ ለጀነት ሲያበቃቸው፣ በተቃራኒው ደግሞ ወዩዓዝብ አልሙናፊቂና ወልሙናፊቃት ወንድ አስመሳዮችን ወይ ወንድ መናፍቃኖችንና ሴት መናፍቃትን ሊቀጣም ይፈልጋል። አማኞችን ጀነት ከቶ ሌሎችን ዝም የሚል አምላክ አይደለም። ሐቅን ባለመቀበላቸው የሐሰት ቲፎዞ በመሆናቸው አስመሳይ ሰዎችን መናፍቃኖችን እንደዚሁ አላህ ሊቀጣም ይፈልጋል። ሴቱንም ወንዱንም ወልሙሽሪኪን ወልሙሽሪካት እነዛ በአምላክ ላይ የሚያጋሩ ጣዖት አምላኪዎችንና ወንዶቹንና ሴቶቹን አላሁ ጀለ ወዓላ ሊቀጣ ይፈልጋል ነው የሚለን። ምን አይነት ነው ባህሪያቸው ሲል እዚች ምዕራፍ ላይ አንድ ባህሪያቸውን አያይዞ ገልጿል። አዛኒና አለ፣ ጠርጣሪዎች ናቸው እነሱ አለ። ቢላሂ አላህ ላይ የሚጠራጠሩ አካሎች ናቸው። ዘነ ሰው መጥፎ ጥርጣሬን የሚጠራጠሩ አካሎች ናቸው። ለምሳሌ አላሁ ጀለ ወዓላ ብሏል፣ ኢና ለነንሱሩ ሩሱለና ይላል። እኛ መልእክተኞቻችንና ወለዚነ አመኑ ይላል። እነዛ አማኞችን ሁል ጊዜ እርዳታችን አይለያቸውም ይላል አይደል? ስለዚህ የሙናፊቆችና የሙሽሪኮቹ ጥርጣሬ ምንድን ነበረ? ወቀደመሁም አለል ሙሽሪኪን ሊአነሁም አዕዘሙ ኸጠረን ወአሸዱ ደረረን ሚን ኩፋር ሙጃሂሪነ ቢልኩፍር አዛኒነ ቢላሂ ዘነ ሰው ብሎ ማለት ቤታቸው ላይ መጥፎ የሆነን ጥርጣሬ ይጠረጥራሉ። ለምሳሌ አንላህ ለን ينصر رسوله والمؤمنون አላህ በፍጹም መላእክተኛውንና ሙእሚኖችን አይረዳም እንዴት ብሎ ህፃ ትንሽ ናቸው ደካሞች ናቸው ምናምን ናቸው ቢል ከራሳቸው ስሜትና ፍላጎት ጋር ነገሮችን በማመዛዘን አላህ ረሱሉን አይረዳም ብሎ ይጠረጥሩ ነበር። አላህ እረዳለሁ ያለ አራት አድርገው አትችልም ይመስላል። ይሄ የሙናፊቆችና የሙሽሪኮች ባህሪ ነው። አላሁ ጀለ ወዓላ ግን ሁሉ ጊዜ እና ለነንሱሩ ሩሱልና ወለዚነ አመኑ ነው ያለው። ሙእሚኖችን መርዳት በእኛም ላይ ተገቢ ነው ሁሉ ይላል። ስለዚህ አላህ በዚህ መልኩ ያረጋገጠውን ነገር መናፍቃን ወንዶችም ሆኑ ሴቶች ጣዖት አምላኪ ሙሽሪክ የሆኑ ግለሰቦች ወንዶችም ሆኑ ሴቶች አላህ ላይ ረሱልን አይረዳም ሙእሚኖችን አይረዳም ለድል አበቃም የሚል መጥፎ ጥርጣሬ ይጠራጠራሉ። በዚህ ጥርጣሬያቸው አላህ ጀለ ወዓላ ይህንን ክፉ ባህሪያቸውን ገንጥሎ አወጣና መናፍቃን ሙሽሪክ መሆናቸው በራሱ ያስቀጣ ነበር። ሌላ ደግሞ ክፉ መገለጫ ባህሪያቸው አምላካቸው ላይ ጥሩ ጥርጣሬ የላቸውም። አምላክ ረዳቸዋለሁ ሲል አረ እንዴት ተብሎ እንዴት ይረዳነ ዛሬም ጭምር የሚታየው ይሄው ስሜት ነው። ስለዚህ ይሄ መጥፎ ጥርጣሬ ከአላህ ላይ መነሳት አለበት። አላህ ሁሉን ቻይ ነው፣ ሁሉም ማድረግ ይችላል። መቅጣት ያለበትን መቅጣት የሚችል አምላክ ነው። መማር ያለበትን መማር የሚችል አምላክ ነው። አላሁ ጀለ ወዓላ ክፉ ጥርጣሬ የሙናፊቆችና የጣዖት አምላክ የሙሽሪኮች ባህሪ እንጂ ከአንድ ሙእሚን አይጠበቅም ማለት ነው። አለይህም ማር አላህ ቀጥሎ እነዚህ ሙሽሪክ ወንዶችና ሴቶች ሙናፊቅ ወንዶችና ሴቶች እምቀጣበት ሌላው ለየት ያለ መገለጫ ባህሪያቸው እኔ ላይ ጥሩ ጥርጣሬ የላቸውም ብሎ ከገለጸ በኋላ ምን አለ? አለይህም ማለት በእነሱ ላይ ዳኢረቱ ሰው መጥፎ ዘዋሪ መጥፎ ይስፈርባቸው መጥፎ ዘዋሪ መጥቶ ይስፈርባቸው። ምን ማለት ነው ይሄ ዳኢራ ብሎ ማለት? በአመት አንዴ በአመት ሁለቴ የሚከሰት አደጋ አለ። ስለዚህ እነዚህ ሰዎች አምላክ ላይ ክፉ ጥርጣሬ ጠርጥረው ይጠፋሉ፣ ይወገዳሉ፣ አምላክ አይረዳቸውም ከሚል እሳቦት ተነስተው ሙእሚኖችን መደገፍ ከጎናቸው መቆም አልቻሉ። ስለዚህ እነዚህ ሰዎች ሙእሚኖች ላይ የሚጠብቁት አደጋ በእነሱ ላይ ዞሮ ይስፈርባቸውና በዚህም ሰበብ አላሁ ጀለ ወዓላ ሊቀጣቸው ወስኗል ይላል። ወገዲበ ዐለይሂም በዚህም ባህሪያቸው አላሁ ጀለ ወዓላ በእነሱ ላይ ተቆጥቷል። ወላዕነሁም ረግሟቸዋል ወይም ከረሕመቱ አባሯቸዋል። ወአዐደ ለሁም ጀሀነመ በስተመጨረሻም ጀሀነም የተባለውን ዓለም አዘጋጅቶላቸዋል ይላል። ጀሀነም የተባለውን ዓለም አዘጋጅቶላቸዋል። ስለዚህ ሙናፊቅ መሆን አላህ ሙናፊቆችን ሲገልጻቸው ምንድን ያለው? ሙዘብዘቢነ ባይነ ዛሊክ ይላቸዋል። ኒፋቅ በጣም ክፉና ከባድ በሽታ ነው። በተለይ አይታችሁ ከሆነ በዚህ አያት ላይ ويعذب المنافقين والمنافقات ነው ያለው። ከጣዖት አምላክ በፊት መናፍቃን በጣም አደጋቸው ከባድ ስለሆነ ቅድሚያን ይገልጻቸው። አቋም የላቸው ግልጽ ያለ የእምነት የሚከተሉት መስመር የለም። ሁል ጊዜ ካዘመመው ጋር አብረው የሚያዘሙ ናቸው። እንደውም አያቱ ሲቀጥል ምን ይለው? ولا هؤلاء مذبذبين بين ذلك ولا هؤلاء ولا هؤلاء الا ወደነዛም ወደነዛም አይደሉም ولا الى هؤلاء ስለዚህ አቋም የላቸውም። ሌላው አካል ጣዖት አምላኪው ድል ሲያደርግ የጣዖት አምላኪው ደጋፊ ረዳት ሐሳብ አመንጭ አድርገው ራሳቸውን ይስላሉ። አማኙ አካል ደግሞ ድል ሲያገኝና የበላይነት ሲቀዳጅ ወደዚህ በቃ ዱንያ ላይ የመኖር አጀንዳ እንጂ የሚያመቻቹት ከእውነት ጋር የመቆም ወለው ሐሰቱም ላይ አቋም ይዘው ብዙ ጊዜ የማይታዩ ወላዋይ ህዝቦች ናቸውና ከሙሽሪክ በፊት ነው እዚህ ቁርአን ያንቀጽ ላይ አላሁ ጀለ ወዓላ ቀድሞ ያሰፈራቸው። ሙሽሪኮችም ደግሞ ቢሆኑ አምላክ ከእናታቸው ማህፀን ስር ብቸኝነት ገንብቷቸው ፈጥሯቸው እናታቸው ማህፀን ውስጥ ያለውን የዘጠኝ ወር ፕሮሰስ በአላሁ ጀለ ወዓላ ፈቃድ እንዲከናወን ካደረገ በኋላ ሰው ያንን ፕሮሰስ አልፎ ምድር ላይ ከመጣ በኋላ እነሁ ሊረቢህ ለከኑድን ያለው ከሃዲ ይሆናል፣ ከሲሙ ሙቢን ይሆናል፣ ግልጽ አደገኛ ተከራካሪ ይሆናል። አምላክን ሽምጥጥ አድርጎ ክዶ እንጨት ድንጋይ ወደ ማምለኩ ይመጣል። ይህ አላሁ ጀለ ወዓላን ክፉኛ የሚያስቆጣው ነገር ነው። ኢንላሃ ላ ይግፊሩ አን ይሽርከ ቢሂ ወይግፊሩ ማ ዱነ ዛሊከ ሊመን ይሻ። አላህ እሱ ላይ ማጋራትን አይምርም አልምርም። ብቻዬን ፈጥራችኋለሁ፣ አየር ብቸኝነት ነው የምሰጣችሁ፣ ዝናቡን ቀለቡን ሁሉ ነገር እኔ ነኝ፣ ስለዚህ እኔም ብቻ አምልኩ ብሎ እሱ ጋራ ሌላን አካል እንዳንገዛ ግልጽ ባለመልኩ ቁርአን ላይ በተደጋጋሚ ያስፈሩታል። ስለዚህ ኒፋቅም ሆነ ሽርክ በጣም ከባባድ ወንጀሎች ናቸውና አላሁ ጀለ ወዓላ እዚህ ባህሪ ውስጥ ያሉትን ሰዎች ምን አላቸው? ወይዐዝብ እቀጣቸዋለሁ ብሎ ቃል ገባ። ዱንያም ላይ ደግሞ ወገፊበ ዐለይሂም አለ። ያቸው ተቆጣባቸው፣ እንቅስቃሴያቸው ተግባራቸው በጣም ክፉ ስለሆነ ዱንያም ላይ ተቆጣባቸው። ወለአነሁም እርግማኑንም ወይም ከራህመቱም አባረራቸው። ወአደለሁም ጀሃነም በስተመጨረሻም ጀሃነም እሳት አዘጋጅቶላቸዋል። ወሳአት መሲራ ይላል መመለሻቸው በጣም ከፋ ይላል። ሳአት ማለት ከፋች፣ በጣም መራራ ነገር ነው የሚጠብቃቸው። እነሱ እንደሚያስቡት ነገሩ በቀላል የሚታይ አይደለም፣ እየቀለዱ ነው። የሚጠብቃቸው ነገር ከባድ ሆኖ ሳለ እነሱ ግን ማፌዙና መቀለዱን እስካሁን አላቋረጡም። መጨረሻቸው በዚህም ሳቢያ ይከፋል፣ መራራ ነገር ይጠብቃቸዋል ይላል። سخط الله عليهم بكفرهم ونفاقهم الله እሱን በመካዳቸው እሱ ላይ ጣዖት ማምለካቸው ሲደመር አስመሳይነትን ንፋቅን ስለመረጡ በጣም ተቆጥቶባቸዋል። وابعدهم عن رحمته ስለተቆጣባቸው ከጀነቱ ከእዝነቱ ከራህመቱ አርቋቸዋል ይላል አርቋቸዋል። وعد لهم جهنم وساءت مصيرا اي وهيئ لهم في الاخره نارا مستعيره في هي نار جهنم نرجم امت تقطاطلا رمچني جهنمن አለም በመኖሪያነት ሽርክ አለም ስንገባ ይላል እኔ ከዛሬ ጀምሮ በገዛ እጁ ወስደውን መንገድ ከተከተለ በገዛ እጁ ራሱ ላይ እንደወሰነ ነው የሚቆጠረው። ኒፋቅም ስንመርጥ አቋም የለሽ ሙዘብዘብ ወላዋ ይሆነኝም ስንገል የሚታየው ተጨባጭ በገዛ እጃችን ለአምላክ ቅጣት ራሳችን እያመቻችን እንደሆነ ሊገባን ይገባል ይላል። ولله جنود السماوات والارض እንግዲህ አላህ መናፍቃርን እቀጣለሁ ብሏል። እኔ እንትተው ድንጋይ እንጨት መላእክት ጅን የሚያመልኩ እኔ ላይ የሚያጋር ሰዎችን እቀጣለሁ አለ። አሃ ይቀጣል እንዴ? በምን አቅሙ የታግኝቶን ካላችሁ እንደሚቀጣ ይበልጥ ለማረጋገጥና እርግጠኞች እንድንሆን ምን የሚል ቃል ተነፈሰ? ولله جنود السماوات والارض እኔ እናንተን ለመቅጣት ብዙ መንገዶች አሉኝ። ለአላህ ነው አለ። ምን ጅኑድ ሰማዋት ወልአርድ የሰማይና የምድር ሰራዊቶች በአጠቃላይ በእኔ እጅ ላይ ነው ያሉት። ስፈልግ መልአኩን አዘዋለሁ፣ ስፈልግ ባህሩን ውሃውን አዘዋለሁ፣ ስፈልግ ንፋሱን አዘዋለሁ፣ ስፈልግ አለም ተረከፋ ላይ ልክ እንዳለው በራሪ አዋፋትን እልካለሁ፣ ስፈልግ ምድሪቷን አርገፈግፋታለሁ። ስለዚህ የኔ ያልሆነ ሰራዊት ፈልጋችሁ አምጡ ነው የሚለው። ስለዚህ እቀጣችኋለሁ ሲል ሙሉ አቅም እንዳለኝ አረጋግጡልኝ፣ ሙሉ አቅም እንዳለኝ አረጋግጡ፣ የምድርም የሰማይም ሰራዊቶችን ሁሉ አንቀሳቅሼ እናንተን መቅጣት የሚሳነኝ አካል አይደለሁም ነው የሚለው። ወካን አላህ አዚዘን አላህ አሸናፊ የሆነ አምላክ ነው። ሐኪማ ፍርዱ በጥበብ የተሞላ ሁሉን ቻይ ሁሉን አድራጊ የሚሳነው የሌለበት የሆነ ኃያል አምላክ ነው። ስለዚህ ጅብሪል ልኮ አመፀኛ የሆኑ ህዝቦችን መንደር ማውደም ይችላል። ጎርፍ ልኮ አመፀኛ የሆነን መንደር ማጥፋት ይችላል። ልክ እንደ ቃሩን ምድሪቷን ዋጩ ብሎ ምድር ለኛ የቅጣት አለንጋ ሆና ልታገለግል ትችላለች። እምንጠጣው ውሃ ነው እንግዲህ በጣም በርካቶችን ከምድር ገጽ ያስወገደው፣ እንደ ልባችን የምንንቀሳቀስበት መሬት ነው። አላሁ ጀለ ወዓላ ሲፈልግ ተርገፍግፎ ብዙዎችን ከህይወት የሚያግድ ወይም ከህይወት የሚገነጥል ይሄ በሰላም ምን ተነፍሰው አየር ነው አላሁ ጀለ ወዓላ ሲፈልግ እንደ ዓዶች እንደ ሰሙዶች አንዴ በጩኸት አንዴ በንፋስ ከምድር ገጽ ስለዚህ አምላክ ብረት አያስፈልገውም አምላክ አላህ ማለት ነው ኒክሮል ቦምብ አያስፈልገውም እኛን ሊቀጣ ሩቅ አትሂዱ አላሁ ጀለ ወዓላ እኛን መቅጣት ከፈለገ በሁለት ቃል ብቻ ኩን በሚል ቃሉ ዶጋ አመድ ማድረግ የሚችል አምላክ ነው ልክ እንደዛው ምህረቱም እጅግ ሰፊና አ መጨረሻ የሌለው ዝነት ያለው አምላክ ነው ስለዚህ ወገኖች አላሁ ጀለ ወዓላ ሙናፊቆችን ይቀጣል ሙሽሪኮችን ይቀጣል የሚለው አስተሳሰብ ምንም ነገር እንደማይሳነው ምግረ መንገዱን እንድንረዳ ተፈልጓል ስለዚህ አላሁ ጀለ ወዓላ ምድር ላይ ካሉት ሰራዊቶች መካከል አንዱን ልኮ እንዳይቀጣን ከኒፋቅና ከሽርክ ባህሪ መቆም ይኖርብናል ይላሉ ኢና አርሰልናክ ቀጥሎ አላህ ምን ይላል ኢና ምስክር አድርገን ቂያማ ቀን ያመኑትንም ሰዎች እንዳመኑት መሰከርላቸው አለ እንቢ ብለው የካዱትን ሰዎች ደግሞ አልተቀበሉም እነቱን ብለ ተመሰከረባቸው ዘንድ ዛሬ ዱንያ ላይ መስካሪ አድርገን ልከነሃል ይላቸዋል ወሙበሽራን አበሳሪም አድርገን ልከነሃል ዛሬ ዱንያ ላይ አንተ መላእክትኛ አድርገህ ስልክ ያመኑትን እነቱ የተቀበሉትን ከንቱ አትቀሩም አምላክ ታላቅ ጀነት አዘጋጅቷል አብሽሩ ይላል ምታበስራቸው ስትሆን ለከናል ወነቢራን አስጠንቃቂ አድርገን ለከናል አንቢያሉ ከታኦት አምልኮት አንወጣም ፍጡርን እንገዛለን ድንጋውን እንጨቱን መላእክቱን ጅኑን እናመልካለን የሚሉ አካሎችን ደግሞ ታው አምላክ አንቢላሉ ከሱ ውጪ ሌላ አካልን የተገዙ ሰዎችን ይቀጣል እሱም ብቻ አምልኩ ይላል እንድታስጠነቅቃቸው አስጠንቃቂ አድርገን ልከነሃል ይላል ያቺው ረሱል ሲላኩ ጎሉ ሰዎችን ከጀሃነም እሳት እንዲተርፉ ማድረግ ነው ከጀሃነም እሳት ደግሞ የሚተረፈው ሰው ስነ ምግባሩን አረቆ አዛኝ ሆኖ ደግ ሆኖ ነው አይደለም ሰው ጀነት አለ አብሽር ምርጥ ድል ይጠብቃል የሚባለው ባህሪውን አረቆ ደግ ሩህሩ አዛኝ ኦኬ በሳል ሰው ሆኖ ነው ስለዚህ አላሁ ጀለ ወዓላ ረሱልን ሲልክ እና አርሰልናከ ረህመተ ሊልዓለሚን ሲል ለዓለም እዝነት አድርገልከናል ማለት ሰዎች ወደ ጀሃነም ሰዓት እንዳይገቡ ታስተምራለ ጀነት እንዲያገኙ ታስተምራለ ዱንያ ላይ በሰላም በፍቅር እንዲኖሩ ፍቅርና ሰላምን ትሰብካለ ደግነትን ታስፋለህ እኮ ማለት ስለዚህ ወገዶቼ አላሁ ጀለ ወዓላ ረሱልን ሲልካቸው ጎሉ ከጀሃነም እንድንተርፍ ጀነት እንድንወርስ ነው አንቢካን ደግሞ እጣፋንታችን ቂያማ ቀን ነው የሚወሰነው ሊቱእሚኑ ቢላህ በተጨማሪ ለአላህ አይ አርሰልና الرسል ሊቱእሚኑ አይሁን الناس ቢረብኩም ወረሱልኩም ሐቀል ኢማን ምን ብለን ነበር ዛጋ እና አርሰልና ከብረናል እኛ ለከነሃል የላክነው ለዚህ ጉዳይ ለከናል በተጨማሪ ሊቱእሚኑ ቢላሂ ወረሱሊሂ በአላህና በመላእክተኛው ታምኑም ዘንድ ነው የላክነው ሙሐመድን ስልከው ከአላህ ጋር እንድትተዋወቁ አላህን በጌትነት በመጋቢነት በማምለክ ረገድ አምላክ እንድትቀበሉ ነው ወረሱሊሂ የላከው መልእክተኛ ደግሞ አመን ብላችሁ ተቀብላችሁ እሚላችሁን ትሰሙ ዘንድ ነው ሩሲሊን የላኩት ይላል وتعذروه عركه زين باشاغر انبتا كبرتم بيي نو አለ እውነት ነው ሰው የተሻለ ነገር ተበራለበ ስለዚህ ይሄ መላእክተኛ መስካሪ ያስጠንቃ ማለት እንድትረዱት ማለት ነው وتوقروه ማለት ደግሞ እንድታከብሩት ማለት ነው ወትዐዝሩሁ ከጎኑ ሆናችሁ ይዞ የመጣውን ተልእኮ እንድታሳፉ ከጎኑ ሆናችሁ ዲኑን እንድትረዱ ብዬ ነው እሱን ይላኩት በተጨማሪ ደግሞ እሱንም እንድታከብሩና እሚላችሁ እንድትሰሙን ይላኩት ይላል ወትሰብሑሁ አላህንም እንድታጠሩት ብዬ ነው ረሱልን በመላኩ ጌታ ሆይ ጥራት ይገባ መላእክተኛ በመላኩ እናከብራለን ከጎዶ ነገር ሁሉ የጸዳህነ እውነትም ሰዎች አንተ እንዲያውቁ መላእክተኛ መላእክ ተገቢ ነው ጥራት የተገባ መላእክ ብላችሁ አላህን ታመሰግኑትም ዘንድ ነው ረሱል ላኩት ይላል ቡክረተን ወአሲላ ጧትና ማታ ጌታችሁን ጥራት ይገባ ሃያሉ አምላካችን ሆይ ጥራት ላንተ ይሁን ከጎዶ ነገር የጸዳህነ ብላችሁ ጌታችን እንድታተልቁና እንድታልቁ እንድታጸዱት ረሱልላህ ይላል አያችሁ ረሱል ስለመጡ ያምላክ ንጽህና ገባል ረሱል ስለመጡ አምላክ ሁሉን ቻይ መሆኑን ተረዳን ረሱል ስለመጡ አምላክ ከመወለድ ከመብላት ከመጠጣት ሽንት ቤት ከመሄድ ከደካማ ነገር የጸዳ መሆኑን ተማረን ስለዚህ ረሱል መላካቸው ረሱል መላካቸው ብዙ ተቆጥሮ የማያልቅ በጣም በርካታ ፋይዳ አለው ማለት ነው ስለዚህ ወገኖቼ ረሱል ተልኳል ብሎ የሚያምን ግለሰብ ያምላክ ንጽህና መረዳት አለበት ለምን እሳቸው ስላስተማሩ እሳቸው አምላክ ከሁሉ ከጎዶሎ ባህሪ ሁሉ የጸዳ ነው ብሎ ስለሰበኩም ጭምር ማለት ነው ስለዚህ ወገኖች ረሱል ሲላኩ ሰፊ ጎላላቸው ከጎሎቻቸው መካከል 2 3 4ቱን ጠቅሰናል ስለዚህ በተቻለ አቅም የመጡበትን ዓላማ ተረድተን ከረሱል ጎን መቆም እስልምና ማገልገል ይተበቅብናል እነለዚነ ወደ ሁዴቢያ ታሪክ ሊመለሰን ነው ቁርአን እነለዚነ ይባይዑነከ እነዚያ እኮ አለ እነለዚነ ማለት እነዚያ እኮ ይባይዑነከ ቃል የሚጋቡክ ካንተ ጋር ቃል ኪዳን የሚጋቡት እኮ እነማ ይባይዑነላህ እነሱማ ቃል የሚጋቡት አላህ አላህ ነው እርግጥ እኮ ነው ትዝላችሁ አይደለም ዑስማን ነብሳ ሰለም ሁዴቢያ ድንበር ላይ እንደደረሱ ምንድነው ያደረጉት አ ያደረጉት ምጃ ምንድነው ቀጥታ ዑስማንን ለኡምራ እንደመጡ እንዲከፈትላቸው ሊያሰፍኑ እንደመጡ አላህም ብቻ ምን ከው ሊሄዱ እንደፈለጉ በግልጽ ተናገሩ እዛ ዑስማን እዛ በተለያየ ሁኔታ ስላዘገዩት ቆየ ሲቆይ ኡምራ ዑስማን ተገልሏል የሚል ኢንፎርሜሽን ተሰራጨ ሲሰራጭ መልእክተኛይቱም አገር አይገደልምና የመካ ሰዎች ከባድ ስርዓት ጥሰዋልና ሊቀጡ ይገባል በሚል ረሱል ሰለም ቀጥታ ሷሃቦችን የዑስማንን ደም ለመበቀል የግድ መካ መግባት አለብን ብለው ሷሃቦችን አንዲት ዛፍ ስር ኑንና በዚህ ጉዳይ ላይ ከተስማማችሁ ቃል ግቡ 1400 ቀጥታ መጥተው ረሱል ዘንድ የረሱልን እጅ እየጨበጡ ቃል ተጋቡ ይሄ ቃል ኪዳን ተመልኩ ተዘግቧል አንደኛው አላ የፊሩ ያው ሄዶ አንድ ሁለተኛው ደግሞ ዘገባ እስከ ሞት ድረስ በፍጹም የዑስማንን ደም ሳንበቀል ወደ አገር አንመለስም ታላቅ ግፍና በደል ነው የተፈጸመው ብለው ረሱል ጋር እዛች ዛፍ ስር ቃል ተጋቡ 1400 ሰራዊት መካ حقيقه انه ملاحظوا يي بيعه الرضوان الله بيقال كده بالله جل وعلا قال كده القران لا يدغغمون انسوال አሁንም ምን ይላል? እነሱማ በሉ ይባይዑን አላህ አንተን ሳይሆን ከአላህ ጋር ነው ቃል የሚጋቡት። የአላህን ዲን ለመርዳት፣ የአላህን ዲን ለመደገፍ፣ የዑስማንን ደም ለመበቀል እስከ መጨረሻው የደም ጠብታ ድረስ እንጋደላለን ሲሉ ከአንተ በላይ ከአላህ ጋር ነው ቃል የገቡት ይላል። በይዓት እነማ ዩባይዑነ ፊል ሐቂቀቲ አላህ وهذا تشريف للنبي حيث جعل مبايعته بمنزله مبايعه لله اياچو كرسول قال يتدرجون قال كده ان الله كانت غار ادلم كني غار نو سيل رسول ما كبر من جمر ياسايال غلصنو اهو عند سو كاند يا اجر ويم يا طور مري غار قال سيغابا كذا غلسب غار لماجن كاغرو غار لك اندذا ሳቦቹ የዑስማንን ደም ለበቀል ሲደመር ደመጣለው እንዴ ሰማለው ሰማለው ሰማለው ኦኬ እሺ እሺ ያንን ከባድ ቃል ኪዳን ሲገቡ ከአላህ ጋር ነው ሐቂቃ ውላቸው። ረሱል በእጃቸው ላይ ጀነት የለ ጀሃነም የለ። ረሱል ኢላከው አካል ረሱልን እንዲታዘዙ እንዲያከብሩ ከጎኑ እንዲቆሙ ተዛስ ስለሰጠ ሐቂቃ ቃል ኪዳኑ ከአላሁ ጀለ ወዓላ ጋር ነው። ምክንያቱም لأن الرسول سفير ومعبر عن الله ረሱል አምባሳደር ናቸው የአላህ መልእክት ገላጭ ናቸው እንጂ የቃል ኪዳኑ ባለቤት ሳቸው አይደሉም። ولما التفسير ميلالو المراد بالبيعه هنا بيعه الرضوان الحديبيه زي بوتا لله ان الذين يبايعونك بلو بيعه قال كده بلو يتقسوا يهوديبيان سمنت نوالو هنا بايع الصحابه رسول الله على الموت كما رواه الشيخان ان سلمت من الاكو انه قال سلم اندزغبوا صحابوچو زابوتا له كرسول غير قال يغبوت اسك موت درس نوالو عندهم سلامة بن الأكوع من دين ملو بايعنا رسول الله على الموت بموت لا اسكمت الرشا اسكنموت درس نقاد لالن نتاق لالن بلوك رسول قال قال نتقابون متقسو الله إهن ندمو قال كدان بيعة الرضوان يتبالو بيعة الرضوان يتبالو قرآن الله إلى أبو صلى الله من لوهل لقد رضي الله عن المؤمنين إذ يبايعونك تحت الشجرة إلى الله مؤمنوچو كانت غير قال سيغابو ازياچ زافشر قال سيغابو قال كيدناچون ودولاچو علال سلازي علموچ بيعه الرضوان يا الله فكر يسفربت قال كيدان معناتنو يد الله يعني يا الله اج فوق ايديهم كاجاچو بلاي نبرج كانت غير قال سيغابو الله جل وعلا ካንተና ከነሱ እጅ በላይ የሱም እጅ ነበር። ምን ማለት ነው? ሰው አላህን ተቀብሎ ረሱልን ተቀብሎ በአላህ ዲን ላይ ለመስራት ቃል ሲገባ አላህ ምን ቃል ይገባል? እኔም በቃልህ ከተገኘ ጀነትን እሰጣለሁ ወንጀልህን እምራለሁ ነገ ቂያማ ቀን ለታላቅ ድልና ጸጋ አበቃለሁ የሚል ቃል ኪዳን አለ። ስለዚህ ካንተ ጋር ቃል ሲጋቡ يد الله فوق ايديهم يا الله اج كنسو اج بلاي هولو قال كيدانون اتناكروتال ليلال ابن كثير ميلال اي وتعالى حاضر معهم ينقل ستغابو ابراچو نبر الله يسمع اقوالهم نغراچون يسمال ويرى مكانهم يالوبتن بوتانا يقال كيدانون سرعتو ليملكت نبر ويعلم ضمائرهم وظواهرهم الله مستعاتهم لاياتهم ياك املاك نو سلازي قال كيدان سيغبو بفصوم كسوال تصورم اندياوم ابراچو نبر يلال امام زمخشري دوم يلالو يريد ان يد رسول الله صلى الله عليه وسلم التي تعلو ايدي المبايعين هي يد الله والمعنى ان من بايع الرسول فقد بايع الله ليلوچ امام زمخشري دوم يلالو ረሱል ከሳቦቹ ጋር ቃል ሲጋቡ ሄዶ ያ አላህ ወኪል ስለሆኑ የአላህ መልእክተኛ ስለሆኑ ቃል ኪዳኑ በተዘዋዋሪ መንገድ በሳቸው አማካኝነት ከአላህ ጋር ዛራይታቸው ዓለም ላይ ሁለት ሀገሮች ሲጋጩ ሁለት የሆነ ነገር ሲፈጠር አንድ ልዑክ ነው የሚላከው ያ የተላከው ልዑክ ከተቃራኒ አካል ጋር የሚገባው ቃል ኪዳን የዛን አገር መንግስት ይወክላል ስለዚህ ረሱልም ከሰሃቦቹ ጋር ቃል ሲጋቡ መልእክተኛ ናቸውና ከላካቸው አካል ጋር የተገባ ቃል ኪዳን ነው ያም አካል እዚህ ቃል ኪዳን ውስጥ እጁ አለበት ማለት ነው እሺ ማን ይጥዕ الرسول فقد اطاع الله እንዳለ ማለት ነው الرسول የሚታዘዝ ሰው አላህን ታዘዋል ከرسول ጋር ቃል ቢገባ ከአላህ ጋር ነው የገባው فمن كث على يفرس سو فانما ينكث يمافرسوا ما على نفسه براسه ላይ ነው ይሄን ቃል ገባ አይደል ከرسول ጋር አላህ ያደነቀው ታላ ቃል ኪዳን ገብቶ በቃሉ መሰረት አልተገኘ አፈረሰው ማለት ነው ወመነከት ቃል ኪዳኑ ያፈረሰ فانما ينكث على نفسه اسمع قالوا لي يافرس ያለው በነፍሱ ላይ ነው ይላል በነፍሱ ላይ ነው የሚጎዳው እሱ ነው ማለት ነው ومن اوفى يمولاس በገባው ቃል መሰረት ቃል ኪዳኑን ጥግ ድረስ የሞላና የፈጸመሳ የፈጸመ بما عاهد قال በገባው ነገር ላይ عليه الله በዛ عليه ማለት በሱ ላይ ማለት ነው الله አላህን ቃል በገባበት ነገር ላይ ቃሉን የሚሞላ ለአላህ ቃል በገባበት ነገር ላይ ቃሉን ሞልቶ የሚገኝ ለምሳሌ እስከመጨረሻ የዑስማንን ደም እስክንበቀል ድረስ እስከመጨረሻ ህይወት ድረስ ፈልማለሁ አለ ይሄን ቃል ጠብቆ ጥግ ድረስ ይሄ ደግለሰብ ቃሉን ሞልቷል فسيؤتيه اجرا عظيما الله ዘንድ ታላቅ ሽልማት አለው الله ዘንድ ታላቅ ወረታ አለው እንደዛው ቃሉን ደሞ ያፈረሰ ሰው الله ዘንድ የሚጠብቀው በተቃራኒው አደጋ ነው فسيؤتيه አለ ሳይሰጠው አይቀርም ይሰጠዋል اجرا عظيما ታላቅ ይሁንን ምንዳ الله جل وعلا قالون طبقوا سلاقوما ورثاو ليكفلوال ليلال ስለዚህ ወገኖች ዛሬም ማለት ነው ለምሳሌ ይሄ ነገር አደርጋለሁ አላችሁ መደረጋለበት እፈጽማለሁ እሰራለሁ ገነባለሁ መጣለሁ ሚገቡ ቃሎች ሁሉ እፈጽማለባችሁ ሰው ቃል ኪዳን ከመግባቱ በፊት በደንብ ሊያሰላስልና ግራቀኝ ሊያይገባዋል ግራቀኝ አይቶ ቃል ከገባ ደሞ በኋላ የጥሩ ሰው መገለጫ ባህሪ በቃሉ መገኘት ነው አማራ ሲተ قال اسكمي طفا يولدوا دي طفا يلال قال በጣም ከባድ ነው በተለይ ደግሞ ለአምላክ የሚገባ አምላክ ለሚያከብራቸው ተላላቅ ባልደረቦቹ ተላላቅ መልእክተኞቹ የሚገባ ቃል ኪዳን እንደዚህ በቀላሉ ማፍረስ ስተት ነው ዛሬ ራሱ ከሆነ አገር ጋር የገባችሁት ቃል ሲፈርስ አገር ሁሉ ሊናጋ ይችላል ወዳጅ ዘመድ ሁሉ ሊጠላችሁ ይችላል ስለዚህ فمن نكث فانما ينكث على نفسه ቃሉን የሚያፈርስ ካለ የሚያፈርሰው በራሱ ላይ ነው ራሱን ለአደጋ የሚያጋልጠው ቃሉን የሚሞላና ቃሉን የሚጠብቅ ደግሞ እንደዛው فسيؤتيه اجرا عظيما الله كبارنا ታላቅ ወረታ ይከፍለዋል ይለናል ስለዚህ ኢንሻአላህ ቃል ኪዳንን ጠብቆ ለመዝለቅ ሁላችንም በነፍስ ወከፍ ወሰናልብን ማለት ትምርቱን سنማር አዳምጦ ትምርቱን አድንቆ ወር ትምርቱን ተችቶ ተሳሳተ ዚጋ ቀና ብሎ ለመሄድ ሳይሆን ቃል አለማፍረስ ምናልባት የዛሬ ምንድነውስደው እኛ ጋር ድክመቱ ካለ ምንናርመው አንድ ወፍራም ትምርት ሊሆን ይችላል ትምርቱን ቁጥሮ ከማዳመጥ ባሻገር ቃል ማፍረስ ያለውንም አደጋ ተረርተን አቋም መውሰድ ሁሉ ይኖርብናል سيقول المخلفون ያቺ ይሄ በይዓት ተርዷል ላይ የተደረገው ቃል ኪዳን በመን ተፈጸመ መሰላቸው ልክ ሰሃቦቹ ይህንን ቃል ኪዳን መካ መጣ ቃል የገቡበትን ቃል ኪዳን ይፈጸሙበትን ስርዓት ሊሰርዙት ሆነ ዑስማን ተገሏል ተብሎ ነበር ወደዛ አርምጃ የተገባው መጣ ያለውን ሁኔታ ለረሱል ነገራቸው ከሱ በኋላ ሰፍዋንና አንድ ግለሰብ መጡ እንደ አዲስ ቃል ኪዳኑ ምንድነው ውል ተፈራርመው ወደ አገር ተመለሱ ቃሉን ቃል ኪዳን አላህ አከበረው ግን በቃሉ መሰረት መካ ለመግባት አልቻሉም በስምምነታቸው መሰረት ኡስማንም ስላልተገደለ ወደ መዲና የተመለሱበት ሁኔታ ነበር የተከሰተው አሁን ቀጥታ ከዛ ሐሳብ ወጥቶ ወደ መካ ጉዞ ሲያደርጉ ሙናፊቆቹ ያሳየ ነበርቱን ባህሪ እንዲህ ሲል ገልጿል ሳይቁሉ ሳይሉ አይቀርም ሳይቁሉ ማለት ሳይሉ አይቀሩም ይላሉ ማለት ነው ለከል ሙኸለፉን ላንተ ከሁደይቢያ ጉዞ ወደ ኋላ ይቀርሱ ሙኸለፍ ማለት ወደ ኋላ ይቀረ ያልሄደ ማለት ነው ሳይቁሉ ለከል ሙኸለፉን እነዛ ከሁደይቢያ የኡምራ ጉዞ ወደ ኋላ ያፈገፈጉ ሰዎች ሳይሉ ካይቀሩም ምን አልአራቢ ከገጠር ሰዎች መካከል ሸገለትና ሟሉና ሸገለትና ማለት ቢዚ ያደረገችን አሟሉና ገንዘቦቻችን ከብቱን ስናግድ ፈየሉን ስናግድ አዝመራውን ስንዘራ ቢዚ ነን እኛ ሁደቢያ መሄድ አልቻልንም ይሏል ወአህሉና ገንዘባችን ብቻ አይደለም ቤተሰቦቻችንም ጭምር ቢዚ ያደረጉን ስለዚህ ያ መሐመድ ፈስተግፊር ለና እባክህ ጌታህን አላህን ምህረት ጠይቅልን ይሏል አለ ሰው በትክክል ኡዝኑራቸው ቃርተው ከሆነ እርግጥ ነው ረሱል እንደሰው ከአላህ ምህረት መጠየቅ ይተበቅባቸዋል ግን የሚገርማችሁ ነገር ረሱል 6ኛ ዓመተ ሂጅራ ላይ ሰለላሁ ዐለይሂ ወሰለም ወደ ሁደይቢያ ሲጓዙ ጥሪ አቀርበዋል ሁደይቢያ ለኡምራ ሊሄድ ነው ስለዚህ የምትችሉ አካሎች ሁሉ ተከተሉኝና ኡምራ አድርገን እንመለሳለን የሚገርማችሁ ነገር ከመዲና ከተማ ዙሪ ያሉ ሰዎች አካባቢ የለቀቁ ሁሉ ጥሩ ግዳጅ ሆኖ እንዳይጠሩ ጥለው ይሸሹ ነበር የተለያየ ምክንያት እየደረደሩ ሙናፊቆች ይሸሹ ነበርና ይሄንን ነውራቸውን አላህ በተለያየ ተልካሻ ኡዝር ከኡምራ ጉዞ መካውያንን ፈርተው ከቀሩ በኋላ سيقول لك المخلفون شغل من الاعراب شغلتنا اموالنا واهلنا كقدر سووش مكاكل يهونو كزمچا ودوها لا يقرو سووش كعمره غوزو يقرتا ودوها لا يقرو سووش سايلو كايقرو ميلوكال من بيزي هونن نو مستوچاچن لجوچاچن لا كفتوچاچن غير سنتاغل بيزي هونن نو نا يقرا نو اباك فاستغفر لنا كغيتا مرط طيقلن بلاو يلوكال فاطلب لنا من الله المغفرة لأن تخلفنا لم يكن باختيار بل عن اضطرار قال في التسهيل أنيا يكررنو ودان مرتان سايون تقدنو بل جوت شاچن مستو شاچن نبرا سنن كواكب نوالو سلزي باكا الله عنده يكوتاب بن مهرد تيك اللي نالو الله بزائلت تريد رسواتشو زمتشاونا لساتف سواتشو مخلف لوني تراتشو ودوها لا يكررتنا لاتشو لمن لانهم تخلفوا عن غزوه الحديبيه يهوديبيان زمچا يهوديبيان غوزو ان ادرغم بلو سلقرو نو لما خرج رسول الله الى مكه يعتمر رسول ولمكه عمره لما ادرك سينكساقسو راوا انه يستقبل عدوا كثيرا من قريش وغيرهم فقعدوا عن الخروج معه ስለዚህ መካ እጅግ ግዙፍ ሰራዊት አለ መሐመድ የመዲና ጥቂት ሰዎችን ይዞ መካ ሊገባ ነው ከማይችለው ሰራዊት ጋር ሊጋፈጥ ነውና አንሄድም ማለት አላሁ ጀለ ወዓላ የራስ ፕሮግራም የራስ ዕቅድ ነበረውና እነዚህ ሰዎችን አንገብጋቢ በሆነ ቦታ ላይ ከረሱል ወደ ኋላ ስላልወቀሳቸው ወለም የኩን ኢማኑሁም ሙተመኪነን ፈዘኑ አንሁ ላ ይርጂዑ ሁወ ወልሙእሚኑን من ذلك السفر انه من ترترو نبر يبالال كزي زمچا محمد ما يملسم مؤمنوچ ما يملسن طرارغو كمدر گچ ياسوگدواچوال ሁሉ ብለው ጠብቆ ነበርአሉ منافقوچ እንደው ወይ ንገላገሉአለን ብለው ሁሉ አምጠው ነበር ለዚህ ነው الله ظانين بالله ظمسوا الله ላይ መጥፎ ጥርጣሬ ብሎ ያሰፈረው ምንኑ ነው እና በዚህ መልኩ منافقوچ አንዳንድ ከዘመጃ የቀሩ ሰዎች ምክንያት እየደረደሩ رسول مهرت اللي تقول لاتشو طيب الله قمنا له يقولون بألسنتهم مال እነዚህ ከዘመቻ የቀሩ ሰዎች ይናገራሉ አለ ይላሉ አለ የቁሉን ይላሉ በአልሲነቲን በመላሳቸው ይላሉ ማለይሰ ፊ ቁሉብህም በልቦቻቸው ውስጥ የሌለ ነገር ነው የሚሉ አሁን ፈስተግፊር ለና አላህን ምህረት ጠይቅልን ሲሉ ከልብ ቢሆን ጥሩ ነው ሰው አጥፍቶ ምህረት ቢጠይቅ አላህ ይምራል ግን ከአንገት በላይ ለመመሳሰል እናንተን ለመሸወድ እንጂ ልቦቻቸው ስርች የለችም ማለት ቁል በላቸው فمن يملك ما انه يميچلو بلاچو لكم لنانته من الله كالله قطات لياستلاچو يميچل ما ناله شيئا عندك نجر كالله قطات لياستلاچو يميچلا كان الله وي كالله قطات ليكلاكللاچو يميچلا اكان الله وي بلاچو انيانس مستاچو سلمناك بلوت دين الله يقطاچو كفلغا ከአላህ ቁጣት ሊያስጥላችሁ የሚችል ሰው ታገኛላችሁ ወይ ብላችሁ ኢን አራደ ቢኩም ضرን ኢን አራደ ማለት የፈለገ እንደሆነ ضرን ጉዳት አላህ እናንተ ሊጎዳ የፈለገ ከሆነ ማነው ይሄን ጉዳት ሊመክት የሚችል አው አራደ ወይም የፈለገ እንደሆነ አው ማለት ወይም ማለት አራደ የፈለገ እንደሆነ ነፍዓን ሊጠቅማችሁ የፈለገ እንደሆነ ጥቅሙን ለማስጠል የሚችል አካል ማን ነው? ሊጎዳችሁ ደግሞ ከፈለገ አላህ ጉዳቱን ሊከላከልላችሁ የሚችል አካል ማን ነው? ጻታችሁ ለጥፋታችሁ ይቅርታ ጠይቃችሁ መምጣት ነው እንጂ አሁንም ማታምኑበት ነገር መጠየቅን አቁሙ ተሳስተታችኋል ይላችሁ በላለ ይልቁንም كان الله ما تعملون خبيرا كان الله الله የሆነ ነው ምን بما تعملون ان انت بمتسروت نجر خبيره تلك اواقي هنا املاك نو ياقباچو حال وسطاچو ያለው ነገር ምንድነው ለምን ቀራችሁ አሁን ይቅርታ ስጠይቁ ምን አስባችሁ ነው በትክክል ከልባችሁ ነው የቀራችሁ ተስበቂ ምክንያት ነው አላህ ጠብቆ ያውቃል ስለዚህ እንዲ ያሉ የተበላሹ አካሄዶችን ትታችሁ በትክክል ተብታችሁ መስመር ውስጥ ነው ካልሆነ ግን አደጋው ከባድ ነው ይላቸዋል ስለዚህ ኒፋቅ ከባድ ኒፋቅ መጀመሪያው መጨረሻው አደጋ ነው አላህ ሙናፊቆችን እነ አልሙናፊቂን في الدرك الاسفل من النار جنة ውስጥ ራሱ እጅግ ዝቅተኛው አዘቅት ውስጥ ገብቶ እንደሚቀጡ ነው ቁርአን ይነግራል ስለዚህ በተቻለ በተቻለ አቅም ኒፋቅ እኛ ላይ ካለ ከዚህ ከኒፋቅ ለመገላገል ስራ ከኒፋቅ እንድንወጣ በተደጋጋሚ መከረ በተለይ ደግሞ فمن شاء فليؤمن ومن شاء فليكفر الله ማስገደድም የለም በሃይማኖት የፈለገ ሰው እምነት መስመር ውስጥ ይገባል ያልፈለገ ይክዳል ሁሉም ዋጋውን ቂያማ ቀን ያገኛል ማከል ላይ ገብቶ ግን ማጭበርበር እንኳን አምላክ ዘንድ አይደለም ሰው ዘንድ ራሱ ያስገምታል አቋም አብይስ ቶኒ ወላዋይ ስትሆኑ ሰው ይታዘባቸዋል አምላክም እንደዚሁ ክፉኛ ይታዘባል ስለዚህ ከኒፋቅ ባህሪ መጽዳት አለብን አላህ ኒፋቅ እርግጥ ክፍሎች አሉት ኒፋቅ አክበር አለ ኒፋቅ አስፈር አለ ሌላ ኒፋቅ ባህሪያቶች አሉ በትንሽ ኒፋቅ ጋር የሚታገሉ ባህሪያቶች ውሸት ነው ቃል ገብቶ ቃልን ማፍረስ ነው ሰው ሲያምነን አለመታመን ነው አንዳንድ ጊዜ ተሳሳቱ አቋሞችን ይዘን ክርም እንዴ ሙጭጭ ማለት እውነትን ላለመቀበል የሚደረጉ ትግሎች ሁሉ የኒፋቅ መገለጫ ባህሪያቶች ናቸው ስለዚህ ወገኖች በተቻለ አቅም ከእንደዚህ አይነት ተልካሻ የኒፋቅ ባህሪያቶች ጸርተን በትክክል አላሁ ጀለ ወዓላን ተቀብለን ጥሩ መስመር ውስጥ መግባት አለብን ይላልም ዛሬ ይሄን ያህል ካልኩኝ በቃኛል ያልገባችሁ ነገር ካለ እና ያለን السلام عليكم ورحمه الله وبركاته ማይክ ፍሪ